መሄድ ግዴታ ነው። ልብ በሉ፣ ጥሪው ቦታ፣ ጥሪ ማክበር፣ ከሸሪያ ጋር የሚጋጭ ነገር እስከሌለ ድረስ ጥሪውን ማክበር ግዴታ ነው፣ ሱና አይደለም። አንድ ይሄ። ሁለተኛ ጥሪውን ለማክበር ሌላ ከሱ የበለጠ ስራ የማይስተጓጎል ከሆነ፣ ምሳሌ የቢሮ ሰራተኞች ብትሆኑ በስራ ሰዓት ከሆነ ጥሪው የተጠራችሁት መሄድ የለባችሁ። ምክንያቱም ኤዕቲዛር ግን አድርጉ ደውላችሁ፣ እኔ እንደዚህ እንደዚህ ስለሆነ ልመጣ አልቻልኩም። ሰርግም ከሆነ መብሩክ በሉለት። ሌላም ነገር ከሆነ ደግሞ ይቅርታ ጠይቁ። ሶስተኛ ችግር ቢኖርም የጥሪው ቦታ እንዳትረሱ። ጥሪው ቦታ ችግር ቢኖር ሂጄ ያንን ችግር እቀርፋለሁኝ ወይንም ሙሉ በሙሉ ባልቀርፈው አቃልላለሁ ብላችሁ ካላችሁ መሄድ ትችላላችሁ። ሂጄ ግን ይሄንን ችግር ማቃለል አልችልም፣ ሙዚቃ ሊኖር ይችላል፣ ወንድና ሴት መደባለቅ ሊኖር ይችላል፣ ኸምር ሊኖር ይችላል፣ እነዚህ የመሳሰሉ ችግሮች መኖራቸው እርግጠኛ ከሆነ ተጠሪው ሰው ሂዶ ማስወገድም ሆነ ማቃለል ወይም ቀለል ማድረግ የማይችል ከሆነ መሄድ የለበትም። አለበለዚያ ግን ጥሪን ማክበር ግዴታ ነው። ማስረጃው ምንድን ነው? ኢዛ ዳዓከ ፈአጂብሁ፣ ወንድምህ ከጠራህ ጥሪውን አክብር ብለዋልና። ስለዚህ ስንት መስፈርቶች ናቸው የተጠቀሱት? እስቲ ሎቢው ላይ ጻፉ። ስንት መስፈርቶች ናቸው ጥሪን ለማክበር የተቀመጡት? ስድስት ከየት መጣ? RAH12 ስድስት ከየት መጣ? ቡና አልጠጣሽም እንዴ? ጥሩ፣ ሶስት ነው። ወይም ወደ ሁለት ስናስጠጋውም እንችላለን፣ እንዳትረሱ። ባጭሩ እንደገና ላስቀምጠው። ኦኬ፣ ምንም ችግር የለውም። ጥሩ ጥሩ፣ አታንቀላፊ። እንዲህ መስሎኝ ነበር የሚባለው ነገር አይሰራም። ጥሩ፣ ለማንኛውም ወዓላ ኩሊ ሐል ይውላችሁ፣ ጥሪውን ለማክበር ስትሉ ከዚያ የበለጠ ኃላፊነት ተጥሎባችሁ ያ ስራ የሚስተጓጎል ከሆነ አትሂዱ፣ መሄድ ግዴታ አይደለም። ነገር ግን ደውላችሁ ኢዕቲዛር አቅርቡ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥሪው ቦታ ስትሄዱ እዛ ቦታ ላይ ወንጀል የሚሰራ ከሆነ ወንጀሉን እቀርፋለሁኝ ወይንም አቃልላለሁ የሚል ተስፋ ካለ መሄድ ይቻላል። አለበለዚያ ግን መሄድ የለበትም። ሶስተኛው እስላማዊ ሐቅ፣ አንድ ሙስሊም በሌላው ሙስሊም ላይ ያለው ሐቅ። ሶስተኛው ኢደስተንሰሐከ ፈንሰሕሁ፣ ምከረኝ ካለህ ምከረው። ግዴታ ነው ይሄም። ምከረኝ ካለህ ምከረው። ዲን አልእስላም ማለት አዲኑ አነሲሓ ነው ያሉት ረሱል ዐለይሂ ሰላቱ ወሰላም። ዲን ማለት ምክክር ነው ስላሉ እንኳን ምከረኝ ብሎ ጠይቆኝ አይደለም፣ ምከረኝ ብላኝ ጠይቃኝ አይደለም፣ ባትጠይቀኝ እንኳን በራሴ ተነሳሻሽነት ወይም በራሴ ፍላጎት መምከር አለብኝ። ሐቅ የሚሆነው ግን መቼ ነው? ምከረኝ ብሎ ከጠየቀህ መምከር ግዴታህ ነው ይላሉ ረሱል ዐለይሂ ሰላቱ ወሰላም። አራተኛው ሐቅ ልብ በሉ፣ ወደ ሶስተኛው ሐቅ ልመለስና ሶስተኛው ሐቅ ላይ ያንን ምክር ምከረኝ ብሎ ካልመጣ ግን እሱ ጋር ችግር የምታይበት ከሆነ ችግር ካለበት ያንን ችግር ሂጄ ብመክረው እኔ ላይ ችግር ይደርስብኛል ብሎ እርግጠኛ ከሆነ መምከር ግዴታ አይሆንበትም። ነገር ግን ምንም ችግር እንደማይደርስበት እርግጠኛ ከሆነ ግን ምከረኝ እንኳን ባይለው ችግሩን መቅረፍ መቻል አለበት በመምከር። አራተኛው ሐቅ ኢዛ አጢሰ ፈሐሚደላህ ፈሸሚትሁ አሉ። አንድ ሰው አስነጥሶት አልሐምዱሊላህ ካለ አንተ ደግሞ የርሐሙከላህ በለው። ለምንድን ነው አልሐምዱሊላህ የሚለው? ምክንያቱ አልተጠቀሰም። ያስነጠሰው ሰው አልሐምዱ ሊላህ የሚለው ለምንድን ነው? ምክንያቱ አልተጠቀሰም። በአሁን ሰዓት ግን በጥናት የደረሱበት አሉ። ምን አሉ? በርካታ የሰውነታችን ሴሎች በማስነጠስ እንጂ የማይንቀሳቀሱ አሉ አሉ። ስለዚህ በማስነጠስ የሚንቀሳቀሱ ሴሎችን በዛ መንገድ አላህ እንዲንቀሳቀሱ በማድረጉ ሊመሰገን ይገባዋል። ሌላ ሐዲሱ ብዙም ትኩረት ባይሰጡትም አንዳንዶቹ ጥሩ ደረጃ ያለ ሐዲስ ነው ይላሉ። እስከ 70 የሚደርሱ በሽታዎች ሐኪሞች ሊያድኑት የማይችሉት የሆነ መድኃኒት የማያገኙለት የሆነ በሽታ በማስነጠስ መዳን ይችላል ይላሉ። ሶስተኛ አንድ ሰው ደብሮት ከሆነ ቀፎት ከሆነ ሲያስነጥሰው ሰውነቱ ማሻአላህ ነሽጥ ይሆናል። ወአላ ኩሊ ሐል ዑሙመን በማስነጠስ የሚገኝ ጸጋ ስላለ ማስነጠስ ከአላህ ነው ብለዋል። ማዛጋት ግን ከሸይጣን ነው ብለዋል። ማዛጋት ታውቃላችሁ? ሱስ ያለባቸው ያንን ነገር ሳያገኙ ከቀሩ ያዛጋቸዋል፣ ወይም በተለያየ መንገድ ይመጣል። ስለዚህ ዋናው ነገር ከሸይጣን ስለሆነ ማዛጋት፣ ስናዛጋ አፋችንን ወይም በጨርቅ ወይም በእጃችን አፈን ማድረግ ይኖርብናል። ለምን ቢባል አፋችሁን ስትከፍቱ ሸይጣን ይገባል ነው ያሉት ረሱል አለይሂ ሰላቱ ወሰላም። ሌላው ሪዋያ ይስቅባችኋል። አንዳንድ ሰው አፉን እስከላንቃው ይታያል፣ እስከላንቃው ሲያዛጋ ማለት ነው። ላ ይሄ የሙስሊም ባህሪ አይደለም። ለማንኛውም ማስነጠስ የሚባለው ነገር ከአላህ የመጣ ጸጋ ነው፣ በውስጡ ጥቅሞች አሉት። ማዛጋት ግን ከሸይጣን ነው ነው። አራተኛው ሀቅ ካስነጠሰ አልሐምዱሊላህ ካለ የርሐሙከላህ በለው። ከሶስት ካለፈሳ ልብ በሉ፣ እስከ ሶስት ጊዜ አልሐምዱሊላህ እያለ ከቀጠለ የርሐሙከላህ እንለዋለን። ሶስተኛው ላይ ግን ወይም አራተኛው ላይ ግን የጉንፋን ስለሆነ የበሽታ ስለሆነ አፋከላህ ነው የሚባለው። አላህ ያሽርህ በደለን አን ቀውሊከ የርሐሙከላህ ይላሉ ዑለማዎች። አንዳንድ ሪዋያዎች አሉ ይባላል። አፋከላህ ይሄ ነው የመጣው። አላህ ያሽርህ ይባላል። አምስተኛው ሐቅ ወደ አምስተኛው ከመግባታችን በፊት አንድ ሰው አስነጥሶት አልሐምዱሊላህ ሳይል ቢቀር አልሐምዱሊላህ በል ማለት ይቻላል ወይ የሚል ጥያቄ ትናንትናም ተነስቶ ነበር፣ አሁንም ሊነሳ ይችላል። አስነጠሰው አልሐምዱሊላህ አላለም አላለችም፣ አጠገቡ ያለ ሰው ማለት እንዳለበት ስለሚያውቅ በል ይበለው ወይ? ዑለማዎች ግማሾቹ አልታዘዝክም አሉ። የተወሰኑት ዑለማዎች ደግሞ ምን አሉ? ኸይር ነገር ነው፣ ላያውቅ ይችላል፣ ረስቶ ይሆናል፣ ተዘናግቶ ይሆናል፣ አስታውሰውና ይበል አልሐምዱሊላህ ካለ በኋላ አንተ የርሐሙከላህ በለው ይላሉ። ሐቁን አላህ ይወቅ። አምስተኛው ሐቅ ኢዛ መሪض ፈዑድሁ ከታመመ ሂደህ ጠይቀው። ከታመመ ሂደህ ጠይቀው። ልብ በሉ፣ ብትችሉ ብትጽፉ ጥሩ ነው። እያንዳንዱን ነጥብ የምትችሉ ከሆነ በጭንቅላት ሽምደዳ አይቻልም እንደ በረካ። ስለዚህ ብትጽፉ ጥሩ ነው። ተመልከቱ፣ የታመመ ሰው ጋር የሚሄድ ሰው አዳቦች አሉት፣ ሊከተላቸው የሚገቡ ስርዓቶች አሉ። አንደኛ ሲሄድ የታመመን ሰው ሊጠይቅ ሲሄድ ለአላህ ብሎ እንጂ ለጥቅም ብሎ መሄድ የለበትም። ዘመዱ ስለሆነ ባለስልጣን ስለሆነ ሀብታም ስለሆነ ብሎ የሚሄድ ከሆነ ግን አጅር አያገኝም። ሁለተኛ ሊጠይቅ ከሄደ በኋላ እቤት ከገባ በኋላ በሽተኛው የፈለገ እንኳን የበሽታው ግዝፈት በሰውነቱ ላይ የሚንጸባረቅ ቢሆን እንኳን ውይ እንደዚህ ሆነሃል እንዴ? ውይ አላውቅም ነበር፣ ሰውነት አልቆ የለም እንዴ? ምን አጠፋ? ውይ አላህ ተቆጥቶብህ ነው? ውይ አተርፍም እኮ አይባልም። ክልክል ነው ይሄ፣ በጭራሽ አይቻልም። ይሄ ጠያቂ ሳይሆን ገዳይ ነው የሚባለው። ገዳይ ታውቃላችሁ? በጤንነት እያለ የሚገድል አይባልም። ሰውነቱን ስታዩት እንኳን ሰውነቱ አልቆ እንኳን ብታዩት አብሽር፣ ተስፋ እኮ አይቆረጥም። የማንኛውም ነገር ባለቤት የሆነው አምላካችን አላህ አለ። አይዞህ ትድናለህ በሉት። እማይድን እንኳን ቢሆን ከዛ በኋላ ጭንቅላቱ ጋር ቁጭ ብላችሁ ከራስጌው አጠገብ ቁጭ ብላችሁ ዱአ አድርጉለት። የሚደረገውን ዱአ አላህ ያሽርህ። ላ ባእሰ ጠሁሩን ኢንሻአላህ፣ ይሄ የሚባለው ነው። አብሽር፣ በአላህ ፍቃድ የወንጀልህ ማበሻ ይሆንልሃል ይባላል። ከዛ በኋላ አላሁመ ሽፊሂ ሽፋአን ላ ዩጋድሩ ሰቀመን፣ አላሁመ ሽፊሂ፣ አላሁመ አንተ ሻፊ፣ አንተነ ሃዳኙ፣ አድነው፣ ማዳንን በሽታን የማያስቀር እያላችሁ የተለያዩ ዱዓዎች አሉ። ይሄንን ተጠቀሙ። አራተኛ ከበሽተኛ ዚያራ ጋር የተያያዘ እንደ በሽተኛው ባህሪና ሁኔታ አቀማመጥ፣ አንዳንዱ አጠገቡ ብዙ ቁጭ ብትሉ ችግር የለውም፣ አንዳንዶቹ ግን ወዲያው ጠይቃችሁ ብትወጡ ጥሩ ነው። ምክንያቱም የሚጨናነቁ አሉ፣ ወሬ ማውራት የማይፈልጉ አሉ፣ ረፍት የሚያስፈልጋቸው አሉ። አጠገባቸው ለረጅም ሰዓት ቁጭ ካላችሁ ሊጨንቃቸው ይችላል። መተኛት እየፈለጉ እናንተን ጥለው አንተኛም ብለው ቁጭ የሚሉ በሽተኞች ስለሚኖሩ ረጅም ጊዜ አጠገቡ ቁጭ ማለት አስፈላጊ አይደለም ለዚያራ የሄደ ሰው። አምስተኛ ለዚያራ የሚሄድ ሰው ግዴታ ከመሆኑ ጋር በተጨማሪ ምን ማለት አለበት? አይዞህ፣ ወንጀልህን ማበሻ ነው፣ ደረጃህን ከፍ ማድረጊያ ነው በሉት። ስድስተኛ አጀር እንዳላችሁም አስቡ። አንድ ሰው በሽተኛን ጠዋት ሊጠይቅ ከሄደ እስከ ማታ ድረስ 70,000 መላኢኮች እስትግፋር ያደርጉለታል። እንዳትረሱ፣ ማታ ከሆነ ሊጠይቀው የሄደው እስኪነጋ ድረስ 70,000 መላኢኮች እስትግፋር ያደርጉለታል። ይህን የመሰለ አጅር እየተነገረን በቀን 10 ጊዜ እንኳን ሂደን ብንጠይቅ እንከስራለን እንዴ? እናተርፋለን እንጂ። ስለዚህ በሽተኛን ሂዳችሁ ጠይቁ። ሙስሊም የሆነን በሽተኛ ካፊር የሆነን በሽተኛ ሂዶ መጠየቅ ይቻላል አይቻልም የሚለው ላይ ዑለማዎች ተለያይተዋል። ግን ዳዕዋ ለማድረግ የምትችሉ ከሆነ ሂዳችሁ ጠይቁ ነው ያሉት። እንዳትረሱ፣ ዳዕዋ ማድረግ የምትችሉ ከሆነ የእስላምን ጥሩ ገጽታ ለማንጸባረቅ የምትችሉ ከሆነ ጎረቤታችሁ ከሆነ ዘመድ ከሆነ ሂዳችሁ ጠይቁት፣ ነን ሙስሊም እንኳን ቢሆን። ነገር ግን ነን ሙስሊም አይደለም ጎረቤት አይደለም፣ ሶሪ ነን ሙስሊም ሆኖ ጎረቤት አይደለም ዘመድ አይደለም፣ ይሄን ሰው ዳዕዋም ለማድረግ ሀሳቡ የላችሁም፣ ዝም ብዬ ሂጄ መጠየቅ እችላለሁ ወይ የሚለው ላይ ያ አጅር አያስገኝም። ይቅርታ እንዴ? ሰላም አለይኩም ሀቢቢ፣ በር ክፍት ነው፣ እያስተማርኩ ነው፣ ግባ። ሰላም አለይኩም። በጣም ይቅርታ፣ ሪከርድ እያደረጋችሁ ያላችሁ ካላችሁ አውፍ በሉኝ። ሌሎቻችሁም ስንተኛው ላይ ነው የደረስነው? ከበሽተኛ ዚያራ ጋር የተያያዘ ስንተኛ ላይ ነው የደረስነው? ስንተኛ ነጥቦችን እየተናገርኩ ነበር? ስድስተኛ። ስድስተኛው ላይ ልብ በሉ፣ ሙስሊም ያልሆነን ሰው መጠየቅ ይቻላል አይቻልም የሚለው ላይ ቅድም ባልኩት መሰረት ሂዱ። ሌላ ማብራሪያ ካለው ሼህ ሙሐመድ ሐሚድንን ጠይቁ። አላህ ያበሽራችሁ። ስድስተኛው ሐቅ ኢዛ ማተ ከሞተ ፈተቢዕሁ፣ ጀናዛውን ተከትለህ ቅበረው። ይሄ ወንድም ብቻ ይመለከታል። ስድስተኛው ሀቅ ላይ ነን። ሰላም አለይኩም። በሩ ክፍት ነው፣ እያስተማርኩ ነው። በሩ ክፍት ነው። አንድ ሙስሊም ከሞተ በሌላው ሙስሊም ላይ ያለው ሐቅ ሊቀብሩት ግዴታ ነው፣ መቀበር አለበት። ነገር ግን ይሄ ግዴታ ፈርደል ኪፋያ ይሉታል። የተወሰኑ ሰዎች ይሄን ነገር ከፈጸሙ ከሌሎቹ ላይ ወንጀሉ ይወድቅላቸዋል። የሚቀብረው ሰው ከጠፋ ግን ሙስሊሞች እያሉ ማንም የማይቀብረው ከሆነ ሁሉም ወንጀለኞች ይሆናሉ። አንድ ይሄን ያዙልኝ፣ ከሞተ ሰው ጋር ተያይዞ። ሌላው የሞተን ሰው ከእድር ጋር ተያይዞ ለእድር ብለን ሂደን የምንቀብር ከሆነ ምንም አጅር አናገኝም። ልብ በሉ፣ አገራችን ውስጥ ያለው ኢስላማዊ እድርን ወደኋላ ትተው ሰው ሰራሽ እድርን የፈበረኩልን ሰዎች አሉ። ለእድር ብለን የምንሄድ ከሆነ አጅር አናገኝበትም። ሶስተኛ፣ ልብ በሉ፣ ሶስተኛ አንድ ሰው የሞተን ሙስሊም ለመቅበር ሲሄድ ከሰገደበት አንድ ቂራጥ ያገኛል። አብሮ ሂዶ ከቀበረ ሁለት ቂራጥ ያገኛል። አንዱ ቂራጥ የኡሁድ ተራራ ያክል አጅር አለው ይላሉ ረሱል ዓለይሂ ሰላቱ ወሰላም። እንግዲህ ወዓለይኩም ሰላም ወረሕመቱላህ። አንድ ሰው የሞተን ሰው ተከትሎ የሰገደበትና የቀበረ ሁለት ቂራጥ ያገኛል። እያንዳንዱ ቂራጥ ትላልቅ ተራራ የሚያክል አጅር አለው ማለት ነው። ለእድር ብሎ ከሄደሳ እንኳን ቂራጥ አይደለም 5 ሳንቲም አጅርም አያገኝም። ስለዚህ ንያችንን ማሳመር መቻል አለብን። ኢነመል አዕማሉ ቢንያት ነው። ማንኛውም ስራ ታስቦ ሲሰራ ነው አጅር የሚያስገኘው። አገራችን ውስጥ የተፈበረኩ መጤ የሆኑ እድሮች አሉ። ችግር የለውም እድሩ ግን ሙስሊምነታችንን እያስረሱን ነው ያሉት። እዛ የምንሄደው እቀጣለሁኝ ነገ የሚቀብረኝ የለም ብለን እንጂ ሙስሊም ወንድሜ፣ ሙስሊም እህቴ፣ ሙስሊም አባቴ፣ ሙስሊም እናቴ ስለሞተ ብለን አይደለም። ስለዚህ ይሄንን ነገር ማስተካከል መቻል አለብን እላለሁኝ ወንድሞቼና እህቶቼ። ቀብር ቦታ ስንሄድ ልንከተላቸው የሚገቡ አዳቦች፣ ስርዓቶች አሉ። እዛ ቦታ ላይ ማልቀስ አይፈቀድም። ሴት ቀብር ሂዳ መዘየር ትችላለች አትችልም የሚለው ላይ ነው እንጂ ልዩነት ያለው ቀብር ሂዶ ተከትላ መቅበር እንደማትችል ተስማምተዋል። ሁለቱ ልዩነት አላቸው። ልብ በሉ፣ ቀብር ሂዳ መዘየር ትችላለች አትችልም የሚለው ላይ ዑለማዎች ለሁለት ተከፍለዋል። አዳቡን አሟልታ ሶብር የምታደርግ ከሆነ መሄድ ትችላለች የሚሉ የተወሰኑ ዑለማዎች አሉ። አብዛኞቹ ግን አይቻልም፣ ከሴት ልጅ ሶብር ይጠበቃል ማለት ያሰጋል ይላሉ። ስለዚህ መሄድ የለባትም ነው የሚሉት። ዋላ ኩል ያህል ይህን ለዑለማዎች እንተዋለን። ሂዶ መቅበር የሚለው ነገር ግን ሴት ተከትላ መሄድ የለባትም። ሌላው የሞተን ሰው ለመቅበር ስንሄድ የሚያጋጥሙን ነገሮች አሉ። አስለቃሽ የሚያመጡ አሉ። በሕይወቱ ለራሱ ያላለቀሰ፣ ለሞተው ቀልቡ ያላለቀሰ፣ ቀልቡ ሕያው እንዲሆን ያልተጨነቀን ሰው ከሞተ በኋላ አልቃሽ ገዝተን ብናስለቅስለት ምን ጥቅም አለው? ሙስሊሞች አያደርጉትም። በተለይ አሁን አሁን ዲናችንን እየተረዳን ስንመጣ አይደረግም። ድሮ ግን አንዳንድ ሙስሊም ቤቶች ውስጥ አስለቃሽ አምጥተው ያስለቅሱ ነበር። እንዲህ አይነት ባህሪ ያለበት ቦታ ከሆነ ቁመን ማዳመጥ አይፈቀድልንም። በእድርም ስም ሂደን ሆነ ጎረቤትም ቢሆን ዘመድም ቢሆን እንደዚህ አይነት ችግር ያለበት ቦታ ላይ ቁሞ አስለቃሽን ማዳመጥ አይፈቀድም። አደገኛ አደጋ ስለሚያስከትል ወንድሞቼ፣ እህቶቼ፣ ሰባተኛው አንድ ሙስሊም በሌላ ሙስሊም ላይ ያለውን ሐቅ እኔ ከፉል አዛ አንሁ ከአንድ ሙስሊም አዎ፣ ይሄ ስድስተኛው ነው። ሰባተኛ አለ፣ የተወሰኑትን እናያለን ሰዓት ደቂቃዎች ስላሉ። ስለዚህ አንድ ሙስሊም የሚጠቅም ነገር ነው እንጂ ሊመጣለት የሚገባው የሚጎዳ ነገር ወደ እሱ መምጣት የለበትም። ከፉል አዛ አንሁ ማንኛውም ሙስሊም ከሱ እጆች፣ ከሱ አንደበት፣ ከሱ አይኖች፣ ከሱ ጆሮዎች፣ ከሱ እግሮች የሚያስከፋው፣ የሚያስቀይመው፣ የሚጎዳው ነገር ወደ ሌላ ሙስሊም መሄድ የለበትም። ለዚህም አላህ ምን ይላል? والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا واثما مبينا. اتش انقص يوردچبت راسون يچاله مكنيات بينوروم والذين يؤذون المؤمنين والمؤمنات وند مؤمنوچننا سيت مؤمنوچن يمياسقايو يمياسچغرو بالسروت نجر لمجدات يمينقساقسو انذي سوتش فقد احتملوا بهتانا ቅጥፈትን ተሸክመዋል ይላል ወኢስመ ሙቢነን ግልጽ የሆነንም ወንጀል ተላብሰዋል ይላል ስለዚህ እያንዳንዳችን ማንኛውንም ሙስሊም ልንጎዳ አይገባም ማንኛውንም ሙስሊም ልናስቸግር አይገባም ልናስቸግር አይገባም ሲባል ልብ በሉ ነን ሙስሊሞችን መጉዳት ይቻላል ማለት ግን አይደለም ሙስሊምን መጉዳት የከፋ አደጋ ስለሆነ ነው በሐዲስ ላይ ረሱል አለይሂ ሰላቱ ወሰለም እንዲህ ይላሉ لا تباغضوا اتتلالوا ولا تدابروا جربات تسطاطوا وكونوا عباد الله اخوانا يا الله باريا وندماماتوچ هونوا المسلم اخو المسلم مسلم مسلم وندمنو لا يظلمه اي بدلهون ولا يخذله اوردهون يبتاچنت انديسماو يادرغو ولا يحقره اسنسو ايايوم مالو ايه نو يا مسلم بحاري بحسب امرئ من الشر لعند سو بقيو نو كونجل بكل ايحقر اخاه المسلم مسلم يهونه وندمون زق ادرغو مملكتو ليلا وانجل انكم باينورو ايه بቻ يبقوا سبحان الله اياتو عند مسلم ليلا مسلم زق ادرغو يميملكت كهونه ليلا وانجل انكم بايسرا ايه بቻ بقيو نو مسلمين زق ادرغو كمملكت الله يطبقن كل المسلم على المسلم حرام دمه وماله وعرضه كل مسلم ياندندو مسلم بريلاو مسلم لاي يسو دمون مافسس بغف جنزمون موسج يالاغبا كبرون ماغدف حرام نو على الرسول عليه الصلاه والسلام سلازي تنكك مالت حالبن مسلموتشن يميغودا نجر كنيا سونت كنيا اجوچ اغروچ ملاس جورو عين مغنيت يلبتن الله كم يتقاقموت يادرغن ليلو 8ኛው حق 8ኛው عند مسلم بريا مسلم لاي قالو حق لراسه يمتودون لسو مودد عليك ايه يا عند مسلم مغلچا لا يؤمن احدكم حتى يحب لاخيه ما يحب لنفسه قالو الرسول عليه الصلاه والسلام عند مسلم ትክክለኛ ሙእሚን ሊሆን አይችልም ማለት ነው ይላሉ ዑለማዎች ሐዲሱ ግን እንደዚህ አይነት አገላለጽ አይደለም ያስቀመጠው لا يؤمن احدكم ነው የሚለው አንዳችሁ አላመነም አማኝ አይደለም ለራሱ የሚወደውን ለሙስሊም ወንድሙ ለሙስሊም እህቱ እስካል ወደደ ድረስ ይላል ስለዚህ እኔ አንድ ሙስሊም ወንድሜ አንዲት ሙስሊም እህቴ እኔ ላይ ካላቸው ሐቆች ለራሴ የምወደውን ለሱ ለሷ መውደድ መቻል አለብኝ አለበለዚያ ግን ኢማኔ ላይ ችግር አለ ማለት ነው ኢማናችንን ቆም ብለን መፈተሽ አለብን ዛሬ ግን እንኳን ለራሳችን የምንወደውን ለሌላ ሙስሊም ወንድም መውደድ አይደለም የአብዛኞቹ ሙስሊሞች ችግር እሱ ለፍቶ ያገኘው ጸጋ ላይ እንመቀኘዋለን ይሄ የሙስሊም መገለጫ አይደለም ለምን ሀብታም ሆነ ለምን ስልጣን ላይ ወጣ ለምን ጥሩ ደረጃ አገኘ ለምን ሰው ወደደው ብለን እንጠላለን ይሄ የሙስሊም ባህሪ አይደለም ጠንቀቅ በሉ ደስ ነው ሊለን የሚገባው አንድ ሙስሊም ጥሩ ደረጃ ላይ ሲደርስ ያስደስተን እንጂ ያስከፋን አይገባም ለምን ከተባለ ሙስሊሞች እንደ አንድ አካል ናቸው እና ጥሩ ዘጠነኛው ሀቅ በማንኛውም ቦታ ላይ አንድን ሙስሊም ልንተባበረው ልንረዳው ግድ ይለናል አይንሱره ولا يخذله في اي موطن احتاج فيه الى نصره وتأييده ان كان بحقا للرد يمجباو ከሆነ ልንረዳው ግዴታችን ነው በእኛ ላይ ምን ማለት ነው ልንረዳው የሚገባው ከሆነ ግፈኛ ከሆነ ከግፍ ማስቆም አለበት እንጂ ዝም ማለት የለብንም انصر اخاك ظالما او مظلوما በዳይም ሆነ ተበዳይ የሆነን ወንድምህን እርዳው አሉ ረሱል ዓለይሂ ሰላቱ ወሰላም። እንዲህ ሲሉ አንዱ ጥያቄ አቀረበ። የተበደለን አዎ ልንረዳው ይገባል፣ በዳይን እንዴት ነው የምንረዳው? ከበደሉ እንዲታቀብ ማድረግ መርዳት ነው አሉ። እሱ የሚሳደብ ካለ፣ የሚያማ ካለ፣ የሚደባደብ ካለ፣ ሰው የሚገድል ካለ፣ ሚዛን የሚያጎድል ካለ፣ አያችሁ ሰውን የሚጎዳ ሰው ካለ አትጉዳ ብለን ከዚህ ግፍ፣ ወንጀል፣ መጥፎ ስራ እንዲታቀብ ካደረግነው ረድተነዋል ማለት ነው። ሌላ ግን ግፍ እየፈጸመ የምናግዘው ከሆነ ግን ትክክለኛ ስራ አይደለም የሰራ ነው። ከግፍ እንዲታቀብ ማድረግ አለብን። ዘመዳችን እንኳን ቢሆን አጥፍቶ ከሆነ ከጥፋቱ እንዲታቀብ መምከር አለብን እንጂ አላጠፋም ብለን ልንከራከርለት አይገባም። አንዳንድ ሰዎች ወንድሜ ነው፣ እህቴ ነው፣ እናቴ ናት፣ አባቴ ነው፣ እንዴት መሰክርባቸዋለሁ? ጥፋተኛ መሆናቸውን እያወቁ አጋልጠው አይሰጡም። ላ ጥፋተኛ ከሆነ ጥፋተኛ ነው። በራስህ ላይ እንኳን ቢሆን ሀቅም መናገር አለብህ። አለበለዚያ ግን እሱ ሊረዳ የሚገባ ሰው ከሆነ ፍትሐዊ ከሆነ ልንረዳው ይገባል። ይሄ ዘጠነኛው ሀቅ ነው። አስረኛው ሀቅ አላ የመሰሁ ቢሱኢን አው የናለሁ ቢመክሩሂን፣ በመጥፎ ነገር እሱን መንካት የለበትም። የሚያስከፋ ነገር ወደ እሱ እንዲሄድ ማድረግ የለበትም። አስራ አንደኛው ሀቅ አየተዋበ ለሁ ለእሱ ሊተናነስለት ይገባል። አንድ ሙስሊም ለሌላ ሙስሊም መተናነሱ አጅር ያስገኝለታል እንጂ የእሱን ደረጃ ዝቅ አያደርግም። ስለ ኮራሁን አጅር አላገኝም። ዝቅተኝነትን ባሳየው ቁጥር ለሙስሊም አጅር አገኛለሁ። ተዋዶ መተናነስ አጅር ያስገኛል። ስለዚህ ስንቶቻችንን ለሙስሊም ወንድሞቻችን ለሙስሊም እህቶቻችን መተናነስን የምናንጸባርቀው? ይህን ጥያቄ ሁላችንም ለራሳችን እንጠይቅ። ለሙስሊሞቹ አንበሳ፣ ለነን ሙስሊሞቹ ምን ልበል የአንበሳ ተቃራኒ ምን ልበል? እንደዛ አይነት ነገር አያስፈልግም። ሰሃቦች እኮ አይጥ፣ አዎ ኡሙ አብዲን ጀዛኪላሁ ኸይረን፣ ለሙስሊሞቹ አንበሳ፣ ለነን ሙስሊሞቹ ደግሞ አይጥ መሆን አስፈላጊ አይደለም። ድመት ያየች አይጥ አይታችኋል? እኛ መቻየን እንዳትሉኝ፣ ኡሙ አብዲን አይታለች መሰለኝ፣ አይጥ አለች። ስለዚህ እንደዚህ አይነት ባህሪ አስፈላጊ አይደለም። ስለዚህ እኛ ለሙስሊሞች መተናነስ መቻል አለብን። በሙስሊም ላይ መኩራት የለበትም። ሙስሊም የተቀመጠበት ቦታ ላይ ተነስ እኔ ልቀመጥ ማለት የለበትም። ተመልከቱ፣ እንደዚህ አይነት የፈለገ ደረጃ ቢኖረኝ ሙስሊሞች የተቀመጡበት ቦታ ላይ ስደርስ የደረስኩበት ቦታ መቀመጥ አለብኝ እንጂ ተነስ አንተ እስቲ ተነስና እኔን አስቀምጠኝ አይባልም። እራሱ ግን ተነስቶ ካስቀመጣቸው ትልቅ ሰው ስለሆኑ ጥሩ ነገር፣ ግን እራሱ አንተ ተነስ እስቲ ምን ቁጭ ብለህ ትጠብቀኛለህ የሚል ሰው ካለ ይሄ ሰው ነፍስያ ውስጥ ኩራት አለችበት ማለት ነው። ለእንደዚህ አይነት ሰው እንደውም መነሳት አይገባም ይላሉ ዑለማዎች። ለምን? ነፍስያው እንድትሸነፍ ልንተባበረው ይገባል እንጂ ኩራት እንዲሰማው ማድረግ የለብንም። ነገር ግን አንድ ሙስሊም በሌላ ሙስሊም ላይ ሊኮራ አይገባም። አንድ ሙስሊም ሌላው ሙስሊም ከተቀመጠበት ቦታ ላይ ማስነሳት የለበትም። አንድ ሙስሊም ለሌላ ሙስሊም መተናነስ አለበት። እንዲህ ይላሉ ረሱል ዓለይሂ ሰላቱ ወሰላም ወኢነ ላሃ አውሓ ኢለየ፣ አላህ ወደ እኔ ወሕይ አድርጓል፣ አንተ ዋضዑ ተናነሱ፣ ሐታ ላ የፍኸረ አሐዱን አላ አሐድ፣ አንዱ በሌላው ላይ ጉረኛ እስከማይሆንበት ደረጃ ድረስ እስከማይንቦጣረርበት ደረጃ ድረስ እስከማይኮራበት ደረጃ ድረስ ተናነሱ ብሎ አላህ ወህይ አውርዶልኛል አሉ። አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲህ፣ ሙስሊም ማለት ደግሞ በእጁም ሆነ በአንደበቱ ወደ ሙስሊም ችግር የማይሄድ ሲሆን ብቻ ነው አንድ ሙስሊም ትክክለኛ ሙስሊም ሊባል የሚችለው። አስራ ሁለተኛው ሀቅ አንድን ሙስሊም በማንኛውም ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ፣ በማንኛውም ነገር ቢጋጩ ቢጣሉ ቢቀያየሙ ከሶስት ቀን ማለፍ የለበትም በዲን ካልሆነ በስተቀር። እደግመዋለሁ፣ አንድን ሙስሊም በሌላው ሙስሊም ላይ ካሉት ሀቆች ከሶስት ቀን በላይ ልናኮርፈው አይገባም፣ በዲን የተያያዘ ከሆነ እንጂ። ምን ማለት ነው? በዲን የተያያዘ ማለት ቢድዓ የሚሰራ ሰው ከሆነ ሱናን የሚያወግዝ ከሆነ መክረነው የማይመለስ ከሆነ ልናኮርፈው ይገባል። ግልጽ ነው። ከዛ ውጭ ግን በዓለማዊ ጥቅም ከሶስት ቀን በላይ መኮራረፍ አይገባም። ክልክል። አንድ ሙስሊም ሌላን ሙስሊም ከሶስት ቀን በላይ ማኮረፍ የለበትም። ረሱል ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ ላ የሒሉ ሊሙስሊሚ አን የህጁረ አኻሁ ፈውቀ ሰላሲ ለያሊን የልተቅያኒ ፈዩዕሪዱ ሃዛ ወዩዕሪዱ ሃዛ ወኸይሩሁማ አለዚ የብደኡ ቢሰላም። አላሁ አክበር። አንድ ሙስሊም ሌላን ሙስሊም ወንድሙን ከሶስት ሌሊቶች ወይም ከሶስት ቀናቶች በላይ ሊያኮርፈው አይገባም። ሁለቱ መንገድ ላይ ተገናኝተው አንዱ ወደዛ ሲዞር አንዱ ወደዚህ ሊዞር ይሄ የሚገባ አይደለም አሉ ረሱል ዐለይሂ ሰላቱ ወሰላም። ከሁለቱ በላጩ አሉ ተኮራርፈው መንገድ ላይ ሲገናኙ ቀድሞ አሰላሙ አለይኩም ያለው ነው አሉ። አላሁ አክበር። አያችሁ፣ የመተናነስ መገለጫ። ተኮራርፈው ነበር መንገድ ላይ ሲገናኙ ጀርባ ተሰጣጠው የሚተላለፉ ሳይሆኑ ቀድሞ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚል ሰው ይሄ ነው ታላቅ ሰው አሉ ረሱል ዐለይሂ ሰላቱ ወሰላም። ስለዚህ ሌላ ደግሞ የሚያስፈራራ ዛቻ አለ ከመኮራረፍ ጋር በተያያዘ። አንድ ሙስሊም ሌላን ሙስሊም አመት ያህል ካኮረፈው ደሙን እንዳፈሰሰ ይቆጠራል ይላል። ሁለት ሙስሊሞች ተኮራርፈው ከሞቱ ጀሀነም ይገባሉ ይላል። ተመልከቱ፣ ተኮራርፈው ከሞቱ። ለምን? ሙስሊም ማለት እኮ ለሌላው ሙስሊም ሰውነት ማለት እኮ ነው፣ የእሱ አካል ማለት እኮ ነው። እንዴት ተኮርፈዋል? ስለዚህ ምን ይላሉ ረሱል ዐለይሂ ሰላቱ ወሰላም፣ ላ የሒሉ ሊሙስሊሚን አን የህጁረ አኻሁ ፈውቀ ሰላሲን ፈመን ሀጀረ ፈውቀ ሰላሲን ፈማተ ደኸለ ናር። ከሶስት ቀን በላይ ሙስሊም ወንድሙን አኩርፎ አውፍ ሳይባባሉ በዛው ቢሞት ወደ እሳት ይሄዳታል አሉ። ልብ በሉ ግን ከሽርክና ከኩፍር ውጭ ያለ ወንጀል ጀሀነም የሚያስገባ ቢሆንም ዘውታሪ ግን አያደርግም። ደግመዋለሁ፣ ከሽርክና ከኩፍር ሌላ ያለ ወንጀል ሰርቶ የሞተ ሰው ጀሀነም ቢገባም ለመታጠብ ነው የሚገባው። ግን አንችልም እንኳን የጀሀነምን እሳት 70% የሆነችውን እሳት 1% እንኳን አልቻልናትም። ዱንያ ላይ ያለችውን ጣታችንን ሲያቃጥለን ምን ያህል ነው የሚሰማን? አላህ ከእሳት ይጠብቀን። አንችልም። 69% ተቀምጧል ብለዋል ረሱል ዐለይሂ ሰላቱ ወሰላም። የውመል ቂያማ ስትመጣ እቺ የዱንያ 1% የሆነችው እሳት እዛ ላይ ትጨመርና ያ ነው ለጀሀነም የተዘጋጀችው። እዛ ውስጥ ይገባሉ እንጂ ዘውታሪዎች አይሆኑም። ከሽርክና ከኩፍር ውጭ ያለ ወንጀል ግን ሰውነታችን ያንን እሳት ስለማይችል ጥቃቅን የሆኑ ወንጀሎችን እንኳን መጠንቀቅ አለብን። ይሄ ሀዲስ በውስጡ ዛች አለበት። ሙስሊም ወንድሙን ከሶስት ቀን በላይ ያኮረፈ ሰው በዛው ከሞተ ወደ ጀሀነም ይሄዳል አሉ። አላህ ይጠብቀን ከመኮራረፍ። ሌላው ክስረት አለው። ልብ ብላችሁ አዳምጡኝ። ሁለት ሙስሊሞች ከተኮራረፉ በወር 8 ቀን ሊያተርፉ የሚገባው ንግድ ይከስራሉ። በወር 8 ቀን ይከስራሉ፣ በሳምንት 2 ቀን ይከስራሉ። ምንድን ነው ያ የሚከስሩት? እያንዳንዱ ሙስሊም የስራ መዝገቡ ሰኞና ሐሙስ በመላእኮቹ አማካኝነት አላህ ፊት ይቀርባል። ሽርክ ያልሰራ ሰው ወንጀሉ እንዲማርለት አላህ መመሪያ ያስተላልፋል። ነገር ግን ሽርክ ሳይሰራ ራሱ ወንጀሉ የማይማርለት ሰው አለ። ማን ነው? የተኮራረፉ ሰዎች። እነዚህን የተኮራረፉ ሰዎች የስራ መዝገብ ወደኋላ አድርጉት፣ እስኪታረቁ ድረስ የእነሱ ወንጀል አይማርላቸውም ይባላል። ይህንን መክሰር የሚፈልግ ሰው አለ? በሳምንት 2 ቀን ወንጀላችን እንዳይማርልን የምንፈልግ ሰዎች አለን? ካለን መኮራረፍ እንችላለን። ከሌለን ግን ከአሁኗ ቅጽበት ጀምረን የተኮራረፍናቸው ሰዎች ካለን ደውለንም ቢሆን በአካል የምናገኛቸው ከሆነ አውፍ መባባል አለብን። አላህ አውፍ ከሚባባሉት የእሱ መልካም ባሪያዎች ያድርገን እላለሁ። በመጨረሻ ኢስላማዊ ወንድማማችነትን የሚያሳዩ ሞዴሎች አንድ ሁለት ልግለጽላችሁ። አንደኛው ኢስላማዊ ወንድማማችነት በአንድነት በአንደበት የሚገለጽ ብቻ ሳይሆን በተግባር መገለጽ አለበት። አንድ ወንድም ሙስሊም ወንድም ወደ ሙስሊም ወንድሙ ይመጣል። በታቢዕዮች ጊዜ ነው። ቤቱን ሲያንኳኳ በሩን የከፈተችለት ሰራተኛው ነበረች። ወንድሜ አለ ወይ ብሎ ጠየቃት። የለም አለችው። እሺ ብር የሚያስቀምጥበትን እቃ አውጪልኝ አላት። አመጣችለት። 2 ዲርሃም ወሰደ። ወስዷል ብለሽ ንገሪልኝ አላት። ሄደ። የቤቱ ባለቤት ሲመጣ ጓደኛህ መጥቶ ነበር አለችው። ከዛ ሰራት ብር የሚያስቀምጥበትን እቃ አቀብዬኝ አለኝ። አቀበልኩት። 2 ዲርሃም ወስዷል አለችው። እርግጠኛ ከሆንሽ 2 ድርሃም ወስዶ ከሆነ አንቺ ከባርነት ነፃ አውጥቼሻለሁ አላት። ግን እርግጠኛ ለመሆን ብር ያስቀመጥኩበትን እቃ አምጪው አላት። ብር ያስቀመጠበትን እቃ ሲያየው ብሩን ሲቆጥር 2 ድርሃም ሆኗል። ወስዷል? አዎ። በይ አንቺ ይህን በማድረግሽ ከባርነት ነፃ አውጥቼሻለሁ አላት። አያችሁ፣ ኢስላማዊ ወንድማማችነት ቤቴ መጥቶ ርቦት ከሆነ የሚበላ ስጡኝ ካለ ከብሬ ከወሰደ ደስ ሊለኝ ይገባል። እንዲህ አይነት ነው ኢስላማዊ ወንድማማችነት የተስተናገደው። ሌላው ሳ ወደ ሰሃቦች መለስ ስንበል እስቲ አብዱራህማን ኢብኑ አውፍ ሙሃጅር ነበረ። ሌላው የመዲና አንሷር ሰሃቢይ ነበረ። ረሱል አለይሂ ሰላቱ ወሰላም በመጀመሪያው ጊዜ አንሷርና ሙሃጅሮችን ወንድማማቾች ያደርጉ ነበር። ምክንያቱም አንሷሮች የመዲና ሰዎች ቤታቸው ውስጥ ስላሉ ሀብት ስላላቸው፣ ሙሀጅሮች ግን ከመካ የተሰደዱት ግን ቤት ስለሌላቸው እጅ ባዷቸውን ስለሆኑ የግድ ወንድማማች ማድረጉ ግዴታ ነበር። አብዱራህማን ከአንዱ የመዲና ሙስሊም ጋር ወንድማማችነት ይገጥመዋል። ምን አለው የመዲናው ሰው? 2 ሚስቶች አሉኝ፣ 2 የአታክልት ቦታዎች አሉኝ። 2ቱንም ሚስቶች አቀርብልሃለሁ። ደስ ያለችህን ምረጥና እፈታልሃለሁ። ኢዳዋን ቆጥራ ስትጨርስ አግባት። 2 የአታክልት ቦታዎች አሉ፣ የፈለግከውን ይኸውና አይንህ ያረፈበትን እለቅልሃለሁኝ። ከዛ በኋላ ትወስዳለህ፣ ሚስቴንም እፈታልሃለሁ፣ ታገባለህ አለው። አያችሁ፣ 2 ሚስቶች ያለው ሰው መርጠህ እያትና ልፍታለህ ሲለው በጣም የሚገርም ነገር ነው። 2 የአታክልት ቦታዎች አሉ፣ አንዱን ሰጥቻለሁ ሲለው አብዱራህማን ኢብኑ አውፍ ግን ምን አለ? ሚስቶችህንም አላህ በረካ ያድርግልህ፣ አታክልት ቦታህንም አላህ በረካ ያድርግልህ፣ የንግዱ ቦታ የት ነው አሳየኝ አለው። ያንም ሳይወስድ ተወው። አያችሁ፣ ኢስላማዊ ወንድማማችነት በእንደዚህ አይነት መንገድ ተስተናግዶ ነበር። በርካታ ነገሮችን መግለጽ ይቻላል። ግን ለናሙና ያህል ይሄን ያህል ካል እኛ ምን ያህል ነው እስላማዊ ወንድማማችነትን በተግባር ያሳየ ነው? ይህንን ጥያቄ ሁላችንም እራሳችንን መጠየቅ አለብን። የዛሬው ትምህርታችን እስላማዊ ወንድማማችነት የሚለው በዚህ ጨርሻለሁኝ። አላህ ብሎ በሚቀጥለው ከተገናኘን፣ አይመስለኝም ከተገናኘን፣ ሌላ ርዕስ ይዤላችሁ እቀርባለሁኝ። የዛሬውን በዚሁ እጨርሳለሁ። ከተማማርነው ትምህርት ጋራ ጥያቄ ካላችሁ ከተማማርነው ጋር ኮመንት ካላችሁ መስጠት ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድምጽ የደረሰ ኡስታዝ ጀዛኩሙላህ ኸይር አልጀዛ። ኡስታዝ አቡ ኻሊድ ሱአል አለኝ እኔ በተማርነው መሰረት ማለት ነው። ኢንሻአላህ አሁን አንድ እህቴ ላላህ ብለን ተዋደን ማለት እንደ እህት እንደ ወላጅ እናት እህት ማለት ነው። አይች ስለ ብዙ ስለተቀራረበን እንደዛ አብረን እያለን አንድ የምታየኝ ነገር እንደ እህቴ ማለት እንደ ታናሽ እህቴ አይቼ የመሰለኝን ስናገር፣ ግን እሷ በራሷ በኩል መቼም ያው አንዳንድ ሰው አለ እህት ባፍ ብልም በቀልቡ ሜቢ እንደ ባዳ ሊሆን ይችላል፣ አላሁ አለም። እና ያንን እኔ የተናገርኩትን ነገር እኔ ለኸይር የተናገርኩትን እሷ በራሷ እንዴት እንደወሰደችው አላውቅም። እንደ ሸር ቆጥረው ብዙ መናደድ እና ብዙ መናገር፣ ያንን ሁሉ ተሸክሜ እያለውኝ ብዙ አስቀይ ስለተናገረች፣ እኔ ግን ካፌ ምንም አውጥቼ አልናገርም። ለምን? እኔም ተናድጄ ከተናገርኩኝ ምናልባት ላስቀይማት ይችላሉ፣ መጥፎ ነገር እንዳይወጣብኝ ብዬ ያንን አምቄ ያዝኩኝ። ከሱ ላይ ይብስ ብሎ እንደገና እኔው ጥፋተኛ ሆኜ ከሌላ እሰማለሁ ማለት ነው፣ ሶስተኛ ሰው ማለት መልእክት ይመጣልኝ እና አንቺ እንዲህ እንዲህ አድርገሻል ተባልኩኝ። እና በጣም ስለከፋኝ ለማነጋገር ፈለግኩኝ። አነጋግሬ እስቲ እውነቱን እንትን ልበል ስል ጊዜ እንዴት ታነጋግራለሽ? እኛ እኮ የነገርንሽ አንቺ እኛ ወረኛ ለማድረግ ነው ተብያለሁ ማለት ነው፣ እንዳትናገሪ። ለምን? ቤተሰብ ስለሆነ ማለት ነው። ወሬው የመጣው ከቤተሰብ ውስጥ ነው፣ ከቤተሰብ ውጭ አይደለም። እና ያንን ከፍቶኝ በቃ ምንም መናገርም ልፈታውም ስላልቻልኩኝ ዝም አልኩኝ ማለት ነው። እና እንዴት ነው የማደርገው ይህንን ነገር? ምን ትመክረኛለህ? ለምን ዘመድም ባንሆን ጓደኛ ስለነበር ያን ሰው ተኮራርፈን እንዲህ ከመቀመጥ አሁን በተማርኩት እንትን ስላለኝ ነው። አጅሬን ለማጣት አልፈልግም እና ምክር እንድትሰጠኝ ብዬ ነው። ጀዛኩሙላ ኸይር አልጀዛ። ጀዛኪላሁ ኸይርን። እህታችን ኡስታዝ ከገባ ምልክት ስጡኝ፣ ኡስታዝ ከገባ ምልክት ስጡኝ። እሺ፣ አደራ አደራ፣ አሳውቁኝ። ስቲል ፍሬንድስ ዊዝ ሄር። ኦኬ፣ አልገባም አልገቡም። ኦኬ፣ በነገራችን ላይ ይቅርታ አድርጊልኝና ሙስሊም ናት አይደለችም? ሙስሊም ናት አይደለችም? ናት። በጣም ጥሩ። ሙስሊም እስከሆነች ድረስ ውድ እህታችን በአላህ ስም የምማጸነች ነገር ቅድም ያልኩትን ነገር እንዳትከስሪ፣ አደጋ እንዳይደርስብሽ እለፊያት። አውፍ በይ። አጥፊ ባትሆኝ እንኳን አንቺ ጥፋተኛ እሷ እንኳን ብትሆን በቃ እኔ አስቀይሜሻለሁ አውፍ በይኝ ብለሽ ጠይቃት። አሻፈረኝ አልልም ካለች አልልም ካለች አሁንም ደግመሽ ባገኘሽበት ጊዜ አሰላሙ አሌይኩም በያት። ደውለሽም ቢሆን አሰላሙ አሌይኩም በያት። አልመልስም ካለች አልፈልግም ካለች ቀጥ አንቺ አንቺ ይሄ ነገር አይመለከትሽም ማለት ነው። እስከ መጨረሻው በሳምንት ይከስራሉ የተባሉት ውስጥም አትገቢም። ተኮራርፈው የሞቱ ሰዎችም ወደ ጀሃነም ይሄዳሉ የተባለ ውስጥም አትገቢበትም። ንጹህ ነሽ። ግን አንቺና አላህ ናችሁ የምታውቂው የቀልባችሁን ነገር፣ የቀልብሽን ነገር። ንጹህ ይሁን ቀልብሽ። ግን የላይ የላይ ሳይሆን ውስጥሽን ንጹህ አድርጊው። ይሄንን ላለማጣት ስትይ ከዛ በኋላ ማድረግ ያለብሽን አድርጊ። አሻፈረኝ አልፈልግም ካለች ግን እርግፍ አድርገሽ ተያት። አንቺ መጠየቅ ባለብሽ ሰዓት ጠይቂያት፣ ሰላም ማለት ባለበት ሰዓት ጠይቂያት፣ ከታመመች ሄደሽ ጠይቂያት፣ መረዳት ካለባት እርጃት። ከሌላ ሰው የሚመጣውን ወሬ ግን አትስሚ። አደራ አደራ። ስለ እሷ ማንም ሰው መጥቶ ቢነግርሽ እንዳትቀበይ። ስለ እሷ ማንም ሰው መጥቶ ቢነግርሽ እንዳትቀበይ። ምክንያቱም ጣልቃ ገብ ምንጊዜም አስቸጋሪ ነው። የፈለጉትን ቢሎሽ አስለን ስለ እሷ ሊያነሱልሽ ሲፈልጉ ይቅርታ አድርጉልኝና ስለ እሷ ምንም ነገር መስማት አልፈልግም ብለሽ እለፊው። አላህ ያስታርቃችሁ፣ አላህ ሰላምን ይፍጠርላችሁ። ማይክ ፍሪ።